ምንድነው ልዩነታቸው የሚለውን ከሁለት አንግል ማየት ይቻላል። አንደኛው ላ ضرر መጉዳት የለም ሲባል ሳያስበውና ሳያውቀው የሚከሰት ሲሆን፣ ወላ ضرار መጎዳዳት የለም ሲባል ደግሞ አስቦና አውቆ አቅዶ በሚሰራው ነገር ማለት ነው። መጉዳትም መጎዳዳትም የለም። ላ ضرر መጉዳት የለም ሲባል ራስንም ያካትታል፣ ሌላውን አካል ብቻ አይደለም። ራስህንም መጉዳት አይፈቀድልህም፣ ጤናህን ንብረትህንም ማባከን አይፈቀድልህም። ልጆችህን፣ ቤተሰብህን፣ ሚስትህንም ልትጎዳ አይፈቀድልህም። ወላ ضرر መጎዳዳት የለም ሲባል ደግሞ ከሌላው አካል ጋራ ማለት ነው። ከሌላው አካል ጋራ ቂምና ጸብን በመያዝ አውቀህ አቅደህ የምታደርገው የበቀል ስያሜ፣ የበቀል ጉዳት ሊኖር አይገባም። የመጀመሪያው ላይ ላ ضرر መጉዳት የለም ሲባል ሰውየው ሳያውቅ የሚል ነገር ሲካተት ምንድን ነው? እዚህ ላይ ሸሁ ያመጡትን ምሳሌ መጠቀም ይቻላል። ቤትህ በግቢህ ዙሪያ አታክልቶችን ተክለህ ውሃ ታጠጣለህ እና ውሃውን አንተ እያጠጣህ ነው። ነገር ግን ውሃው ከአታክልቶቹ ክልል አልፎ በስር በኩል አልፎ ጎረቤትህ ቤት ገብቷል። ግቢያቸውን እያጨቀየህ ነው። ነገር ግን አስበህ ሆን ብለህ ያደረግከው ነገር አይደለም። ይሄ ضرر ተብሎ ይጠራል። ስለዚህም ጥንቃቄ ልትወስድ ይገባሃል። ሳታስበው በዚህ አይነት መልኩም ላ ضرر መጉዳት የለም ነው። ወላ ضرار ሲባል ግን መጎዳዳት የሚለው ግን ሆን ብለህ አውቀህ የምታደርገው እንዲያረክ አይደለ? ቆይ ማታ ጠብቀኝ ብለህ ይሄን ጎረቤትህን ሰራልሃለሁ ብለህ በሰላም እንዳይተኛ እንዳንቀላፋ ቁርአኑን በደንብ ከፍተኸው ሰላም ብትነሳቸው እንዳይተኙ ضرار ነው፣ ይሄ መጎዳዳት ነው። ሆን ብለህ አስበህ ያደረግከው ነገር ስለሆነ ማለት ነው። ስለዚህ ያኛው ቢዱን ቀስድ ይባላል፣ ሳታስበውና ሳታቅድ ሲሆን። ይሄኛው ደግሞ ቢቀስድን ሆን ብለህ አስበህ አቅደህ ያረከው ማለት ነው። ገብቷችኋል ወንድሞች እህቶች? አዎ። አረቦች በጥንት ጃሂልያ ዘመን ሚስቶቻቸው በሚሞቱበት ጊዜ ከንብረታቸው ተካፋይ እንዳይሆኑ ንብረታቸውን ለሌላ አካል ተናዘው ይሞቱ ነበር። ኑዛዜን በአግባቡ መፈጸም ግድ ስለነበረ ያቺ ሴት ንብረቱን ሳታገኝ የተናዘዘለት አካል ያንን ያደርጋል። ዛሬም ድረስ የሚናዘዙ አሉ። አገር ቤት ከጎረቤታችን አንድ ክርስቲያን ሴትዮ ነበረች። የራሷ የግል ልጇ ነው። ነገር ግን ብዙም አልተንከባከባትም። ካረጀች በኋላ የእናትነት ሀቋን አልተወጣም። ግቢዋ ላይ እንዳጋጣሚ ደግሞ የተከራዩ ካፊር ሴቶች፣ ያው እሷም ካፊር ነች ለነገሩ፣ ሸሃዳ ብላ ትሙት አትሙት ባላውቅም እና የተከራዩ ካፊሮች አሉ። ሀታ ሰውየው ራሱ ተከራዩ ጠጪ ነው፣ ግን ለዚህ ሴትዮ ጥሩ ነገር ያደርጋል። ስኳር ይዞ ይገባል። ምን ይላል እንግዲህ፣ የረጅም እቅድ ይኖረዋል። ልትሞት ስትል ተናዛ ሞተች። ቤቱን ለሰውየው ለማን ለተከራየው። ከዛ የኔ ቤተሰብ ቤት ነው፣ የእናቴ ቤት ነው፣ ልቀቁልኝ ከዚህ ጋር። እኛ ደግሞ ተናዛለች፣ ሰጥታናለች፣ በምስክራት ጽፈናታል፣ የኛ ነው። ድብድብ፣ ፍጭት፣ ግሩፕ እያመጡ መጎዳዳት። እንደውም እነሱ መጨረሻ ተባብረው ከአሁን በኋላ እዚህ ሰፈር እንዳይደርስ አደረጉት። ሚስት ነበረችው። ሚስቱ ቀበሌ ተካሰሰች እና መጨረሻ ላይ የቀበሌ ውሳኔ ምን ሆነ? ግማሽ ግማሽ ሆነ። ግማሹን ለሱ፣ ግማሹን ለሷ። አሁን ይሄ ضرار ነው፣ ሆን ብሎ አስቦ መጉዳት ይባላል። ለዚህ ነው ሸሪዓችን አረቦች ያንን ስራ ይሰሩ ስለነበር የውርስን ጉዳይ ጌታችን አላህ ኃላፊነቱን ራሱ ወሰደና ውርስ ምን ያህል ድርሻ መገኘት እንዳለበት እኔ ነኝ በማለት አላህ በቁርአኑ አብራራው። ነቢያችን ሰለላሁ ዐለይሂ ወሰለም ፈላ ወሲየተ ሊዋሪሳሉ ካሁን በኋላ ለሚወርስ አካል ወይም ለሚያወርሰው ሰው ለሟች ኑዛዜ የለም። ኑዛዜው በንብረቱ አንድ ሶስተኛ ላይ ብቻ እንጂ የቀረውን አላህ ወሰደው። ለሚስቱ ይሄን ያህል፣ ለልጆቹ ይሄን ያህል፣ ለእናት አባቱ ይሄን ያህል ስጡ በማለት ጌታችን አላህ ኃላፊነቱን ወሰደ። ይሄንን አላህ ባያብራራው ኑሮስ በቃል ይኖራል። አሁንም በሆዱ ይዝና በሚስቱ ቂም ያለው ሰው ሊሞት ሲል ያንን ሚሊየን ንብረቱን ለሌላ ሰው ተናዞ ቢሞትስ? እና መጉዳትም ሆነ መጎዳዳት የለም። الامام النووي رحمه الله سيناجر من يلالو قوله صلى الله عليه وسلم لا ضرر اي لا يضر احدكم احدا بغير حق ولا جنايه سابقه تمهكلاچو اندኛچو ሌላኛውን ያለ አግባብ አይጉዳው ወይንም ደግሞ ከዚህ በፊት የተፈጸመ በደልም ካለ በዛ ምክንያት ወንጀል አይስራበት ማለት ነው። قوله صلى الله عليه وسلم ولا ضرار مغودادات يلم يميلو دغمو اي لا تضر من ضرك يغودهن سو اتغدا معناته واذا صدك احد فلا تصبه اكل صدبين بلا تصدب وان ضربك فلا تضربه متاني بلا تمتو بل اطلب حقك منه من غير مصابته ساتصدبه ونا ساتمتو انت كن مبتهن طيب የተሰደብከበትን የተመተህበትን ሐቅህን ጠይቀ። አለበዛ ግን واذا تصاب رجلان او تقاذفا لم يحصل التقاص ከተሳደባችሁ እዛው ማለት ነው ምንም ቂሳስ የለም ማለት ነው ጨረሳችሁ ትራሳችሁ። بل كل واحد ياخذ حقه بالحاكم يلقون دانيا في تقربنا ሁለታችሁም ሐቃችሁን ትቀበላላችሁ። በተለይ ደግሞ በጀማሪ ላይ ኃጢያቱ ይበዛበታል ማለት ነው። እና መሆን ያለበት ያ ነው። ላይክ ኃጢያት ማለት አሊባባ እኔ በሰደበ አንተ መልሰህ አትስደበኝ፣ እኔ በመታ ተመልሰህ አትምታኝ። ግን አንተ እንዳትሰደብ ምድራዊ ዋስትና አለ። ክብርህ ተጠብቆ መኖር መብትህ ነው። ማንም አካልህን ያላግባብ ሊመታ አይችልም አይደል? ስለዚህ እኔ የሰደብኩህና የመታሁህን ሐቅን በዳኛ ፊት መጠየቅ ትችላለህ። ያንን አድርግ ነው። ምናልባት ግን እንደመታኝ መታዋለሁ፣ ድንበር እንዳለፈብኝ አልፋለሁ ብትለስ? አዎ ትችላለህ ይሄን ማድረግ። ፈጀዛኡ ሰይአቲ ሰይአቱ ሚስሉሃ ብሏል። የመጥፎ ነገር አምሳያው መጥፎ ነገር ነው። ቀኝህን በጥፊ ላጮለህ አንተም ቀኙን በጥፊ ማጮል ትችላለህ። ወሰን ሳጣን ሐቅህን መጠየቁ ግን ካንተ ጥሩ ነው። ለምን እሳቸው ምናሉን አትጎዳዱ ነው። እኔም ስመታህ ጎዳሁ አንተም ስትመልስ ጎዳኸኝ፣ አትጎዳዱ። አፉ ማለት ይቅር ማለት ደግሞ ይበልጥ በላጭ ነው ነው። አጭሩ ሐዲስ መልእክቱ ይሄ ነው ነው። 40 ሐዲስ ውስጥ በጣም አጭር የሆነችው ሐዲስ እቺ ነች። ሁለት ቃል لا ضرر ولا ضرار تبلو تبين سؤال ما لدنو فليلا محادث نبيه صلى الله عليه وسلم أدي الأمانة إلى من ائتمنك أمانا أدرا ላመነህና ላስቀመጠብሰው ታማኝ ሆነ ተገኝ ባግባቡ ሙላ ወላ ተሁን ማን ኻነክ ያታለለህን ሰው ግን አታታልል። ያታለለህን ሰው አታታልል። አሚን ወኢያኪ። الحديث الثالث والثلاثون 33ኛው ሐዲስ عن ابن عباس رضي الله عنهما ان رسول الله صلى الله عليه وسلم قال لو يعطى الناس بدعواهم سوچ بمغتاتهم بطرياتهم وابيتوتاتهم بيسطاتهم نورو لدعى رجال سوچ ابيتوتان يقربوا نبر يموغتو نبر رجال اموال قوم ودماءهم يهزبوچن دمنا نبرت يموغتو نبر لكن البينه ነገር ግን ማስረጂ አለ المدعي ባቤቱ ታቅራቢ በከሳሽ ላይ ነው ወልየሚኑ على من انكر መሐላ ደግሞ በተቃዋሚው ላይ ነው ይሄ ነው የሰዎችን ደም ንብረት የሚጠብቀው ተባለ حديث حسن رواه البيهقي في السنن وغيره هكذا وبعضه في الصحيحين يزي حديث كفيلون ببخاري و مسلم استدينال لو يعطى الناس سوت بيسطاتشو نورو يموغتوتن ابيتوتا ياقربوتن علين توسدبن يالوتن هولو اند ابيتوتاتشو مسرت بيسطاتشو نورو معناتنو بدعواهم بطرياتشو بابيتوتاتشو مسرت ክስ ያቀርባሉ ስለዚህም አለኝም ይላሉ ተወሰደብኝም የሚሉት አለ በዚህ አቤቱታቸው ወይም በሙገታቸው በጥሪያቸው መሰረት ቢሰጣቸው ኖሮ ማንንም ማርፎ ሚተኛ የለም ለደአ በሙገቱ አቤት ባሉ ነበር ሪጃሉን ሰዎች ምን ነው አቤት የሚሉት አምዋለ ቀውሚን ለሰዎችን ገንዘብ አሊባባ ጋር 100 ሺህ ብር አስቀምጫለሁ ክዶኛል ላለው የሱን 100 ሺህ ብር መውሰድ ፈልግና የሰዎችን ንብረት በጠሩ ነበር በመወገቱ ነበር ወዲማአሁም አረ በደም አልቆምም ደሞቻቸውንም ጨመር ይሄ ሰው የልጅን ደም አፍስሷል ዘመዴን ገድሏል ይያልኩኝ አሊባባ ደሙንም ጭምር ነበር መሞብተው የቤተሰብን ደም ስላጠፋ የሱም ደም ይጥፋ ነው ይፍሳስ ነው ሰዎች እንደሙገታቸው እንደአቤቱታቸው ምላሽ ቢሰጣቸው ኖሮ በቃ በመድር ላይ ንብረትም ህይወትም የለም ነው ታዲያ ምን አደረገ ዲናችን ላኪን ነገር ግን አልበይነቱ ማስረጃ አቤቱታን ማቅረብ ወይም ማስረጃ على المدعي بكساش لا يهونوال ابيت باي لا امطا ماسرجا نو برا بدريو نبر علملسلنيم قالكوين ما نو ماسرجا ميتطيقو ازيغا تبداري سايهون ابداريو من ماسرجا الله لما بدره بوليت تصصافاچوت الله ويم سوجو بوقتو نبرو امطا ماسرجا لمن انت كساش نهنا واليمين محل سليمان نو والله ابدر يوالو اندتل ادلم انت متفلقو اتشي محل دمو على من انكر لتقاوم نو على بدرنيم قال علي بابا ما مال لبت محل كسونو ماسرجا امطا نلوم ماشي لا لمبدرو ماسرجا يتيقال اندي አልገደልኩም ማለት ماسرجا امطا ይባላል لا لمجدلو من ماسرجا نو ስለዚህ ከሳሽ ማስረጃ ሲጠየቅ ተከሳሽ መሐል ላይ ይጠየቃል ማለት ነው። በዚህ መልኩ የሰዎችን ንብረት መከላከል ይቻላል ደሞቻቸው ያለ አግባብ እንዲፈስ ማድረግ ይቻላል እንዳይፈስ መጠበቅ ይቻላል ነው። من فوائد هذا الحديث كذي حديث كموت مكاكل عندنا ان الدعوه تكون في الدماء والاموال ما سرجا يميبالو نجر ابيتوتا كس يميقربو بدمنا بنبرت لا اندهونا ترغان معناتنا كنياتهم لدعى رجال اموال قوم ودماءهم سلم يسوچن نبرتنا دم يطيقالو باوزانيهم كسوچ بزي زوريا نو ወይ ከደም ጋር የተያዘ ነው ወይንም ከንብረት ጋር የተያዘ መሆኑን ነው የሚያሳየን ነው ና ይሄን ያህል ወር ሰርቼ ነበር ደሞዝ አልተሰጠኝም ሰጥቻለሁ የሚል ሰው ሊኖር ይችላል ማስረጃና መሐላ በመሐከላቸው ይሆናል ማለት ነው ሁለተኛ ان الشريعه جاءت لحمايه اموال الناس ودماءهم عن التلاعب شريعه وان يتدنغغبت علامه የሰዎችን ንብረትና ህይወት ለመጠበቅ ነው ያላግባብ ንብረታቸው እንዳይወረስ ደማቸውም የማንንም መጫወቻ ሆኖ እንዳይፈስ ለመጠበቅ የተደነገገ መሆኑን እንረዳለን። ሶስተኛ አነ ልበይነቱ አለ ልሙዳይ ማስረጃ የሚጠየቀው ሁሌም ከሳሽ ላይ ነው። ከሳሽ ላይ በሸሪዓ ላይ ብዙ ጊዜ ሰው ሲከራከር ካያችሁ ሁለቱም ወገን ነው ማስረጃ የሚጠየቀው። ዒባዳና ሙዓመላ ላይ ግን ይለያያል። እነዚህን ነገሮች ለይታችሁ ይሁን። ድምጻችን ይሰማ ጫት ይፈቀዳል ሐላል ነው አለ። እኔ ደግሞ አይፈቀድም ሐራም ነው አልኩኝ። ማንን ነው ማስረጃ የምትጠይቁት? ወይስ ሁለታችንን ነው? አዊ እስላማ ሁለቱን አኑን እኔን እሺ ቀብሶም እኔን ፈርሃን እኔን ሐራም ያለው ለምን እሱ ለምን አይጠየቅም? እሺ ቀዳውል ቀብርና ሐዊ ሁለታችሁንም እያሉ ነው። ድምጻችን ማይጠየቀው ለምንድን ነው? አዝናችሁለት ነው? አሁን እዚህ ጋር የሚሰጠው መልስ አለ ማለት ነው። እንደ ሐቂቃ ከሆነ ማስረጃ የምትጠየቀው እኔ ብቻ ነኝ። ድምጻችን ይሰማ አይጠየቅም እዚህ ላይ ለምን? ምክንያቱም ማንኛውም ነገር አስሉ ሐላል ነው። ሸሪዓ ሐራም ያደረገው ነገር ሲቀር የሚለው ቃዒዳ ይሰራል። ሐራም የሚያደርግ ሰው ግን ደሊል መጥቀስ አለበት። ሐላል ለመሆኑ ግን ማስረጃ አትጥቀስ ማለት ሳይሆን ሐራም የሚለው መረጃ አለመገኘቱ በራሱ በቂ ነው ለሐላልነቱ። ስለዚህም አልአስሉ ፊላሽያ አልኢባሃ ኢላ ማ ሐረመሁ ሸሪዓ ሸሪዓ ሐራም ያደረገው ነገር ብቻ ሲቀር ማንኛውም ነገር ሐላል ነው። አሁን እናንተ ሁለታችሁም ያላችሁት ቀዳወል ቀደርና ሐዊ እስላማ ታዲያ ሁሌም ምንድነው ሃይፐር ማርኬት ስትገቡ ማለት ነው ሙዝ ብርቱካን ፖም የምትበሉት ማስረጃ ይዛችሁ ነው? የቱ ጋር ነው ቁርአን ሙዝ ብሎ የሚለው ብርቱካን ፖም ብሎ የሚለው? ሐራም ነው የሚል የለማ ትላላችሁ። ስለዚህ ማስረጃ የሚጠየቀው ለሐራም አድራጊው ነው ማለት ነው። ሐራም ለሚያደርግ ሰው ማስረጃ ይጠየቃል። ግን ማስረጃ ከሌለው ሐላል መሆኑ በራሱ የጸና ነው ነው። ዒባዳ ላይ ደግሞ ስንመጣ በተቃራኒው ይሆናል። ዒባዳ ዛይ የአምልኮ ዘርፍ ላይ ስንመጣ አልአስሉ ፊል ዒባደቲ አልመናዕ ይባላል። ዒባዳ ላይ አስሉ ክልክል ነው መተግበር ማለት ነው። ማንኛውም የዒባዳ ዘርፍን በቁርአንና በሱና መሰረት ካልሆነ በስተቀር መተግበር አንችልም። እዚህ ላይ ማስረጃ የሚጠየቀው ደግሞ ለማን ነው? ለሚተገብረው አካል ነው። ይሄን የዒባዳ ዘርፍ ይሄን የአምልኮ አይነት በዚህ መልኩ የፈጸምከው ከየት አግኝተህ ነው ተብሎ ይጠየቃል። ሐዊ እስላማ ከአስር ሰላት በኋላ ሱና ስትሰግዳ ይሆት ሚከለክል ማስረጃ አምጣ ልትለኝ አትችልም። ልክ እንደቀድሙ ባይሆን እኔ እሷን ነው የምጠይቃት። ይሄን ሰላት ከየት አመጣሽም? ከአስር በኋላ ሰላት አለ እንዴ እላታለሁ። አዎ አለ ካለችኝ ልከተላት ነው። ካልተገኘስ አቁሚ ቢድዓ ልትሰሪ ነው። ዒባዳ አስሉ ተውቂፍ ነው፣ መቆም ነው የሚገባሽ። ማረጃ ያለበት ላይ ብቻ ነው የሚባለው። በዚህ መልክ ነው። ስለዚህ እዚህ ቦታ ላይ አሁን እንደምናየው መረጃ ለከሳሽ ሲሆን መሐላ ለተከሳሽ ነው። ያንተን 100 ሺህ ብር አልተበደርኩም ሲለኝ አሊ ባባ መሐላ ብቻ ነው የሚጠየቅበት። ከመማል ውጪ ሌላ ምንም ማድረግ አይችልም፣ አላህን ማይፈራ ከሆነ ማለት ነው። እንግዲህ በመሐላው ሰበብ አላህ እውነትን ያወጣል። አንዳንድ ጊዜ እስልምናችንም የሚያስደስተን ይሄ ነው። ፍርድ ቤት ለመዋሸት ብለው የሚሄዱ በተለይ እድሜ የገፋ ሰው እዚህ ጋር ከወጣት ይልቅ ኢማናቸው በትክክል ጎልቶ የሚወጣው በእድሜ የገፉ ሰዎች ናቸው። እንደውም ፍርድ ቤት ይቆማሉ አሉ። ለመዋሸት እኮ ነይተው ሄደዋል ሊመሰክሩ በውሸት። የሚገርመው ግን ፍርድ ቤት ይቆሙና አሉ በውሸት ምስክርነት ቃል ከሰጡ በኋላ የፍርድ ቤት ዳኛው ነይ አንዴ እጅሽን ቁራን ላይ እጆትን ያስቀምጡና ማሉ ሲባሉ ይንቀጠቀጣሉ አሉ። የዛኔ እውነቱን ያወጡታል። የሆነ ነገር ይመጣብኛል ብለው ሱብሃንአላህ። እኛ ግን አይናችንን በጠዋት በል እንላለን። በእድሜ የገፉት ግን የገባቸው ነገር አለ። አንድ ነገር ቢሆንስ? በልጆቼ የሆነ ነገር ቢመጣስ? ልክ እጃቸውን ቁርአን ላይ ለማስቀመጥ ሲሉ ሰውነታቸው ይርገፈገፋል። እውነታውን እዛውም ያወጡታል። እንጂ ቁርአን የተቀመጠው እነሱ እዛ ያሉት የፍርድ ቤት ሰዎች ስላመኑበት ሳይሆን ህዝቡ ለሃይማኖት የሚሰጠው ግምት ልዩ እንደሆነ ስለሚያውቁ ነው። እሺ ቀጣዩንም እንያት ሐዲስ الحديث الرابع والثلاثون قلت انه هذا اللي ما ادري سو عند المهدوش 34 حديث عن ابي سعيد الخدري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من راى منكم منكرا كما هكلاچو مطفو نغرن ياي سو فليغيره بيده باجو يغيره فإن لم يستطع قال تعالى فبلسانه بملاسو يغيره فإن لم يستطع فبقلبه قال تعالى بلبو بمطلات يغيره وذلك أضعف الإيمان يهدك ما هو إيمان كفلنا رواه مسلم مسلم يذكرونه ايه حديث دمو بتاعنا ده سميل مسرات يالله حديث نو نبياتنا عليه الصلاه والسلام ان استمرون من راى يا يسو اي بمعنى علم يا وكا يا ينا يا وكا سو منكم كنانته محك كمسلموش كوندمنا كاهتوش عنداچو كاياچو ويم كاوقاچو منكرا عندن منكر يهونه تغوا منكر مالت بشريعه يتوجزنا يتطلا تغوا ار مالت را ينغغرم ليهون يشلال كسرام ليهون يشلال አንድ ሰው ሙንከር ንግግርን ሲናገር ካያችሁ ተሰማችሁት ወይ ሙንከር የሆነ ተግባርን ሸሪዓ ያወገዘውን ነገር ሲሰራ ካያችሁትና ተሰማችሁት ምን ያድርግ ያ ሰው ያየና የሰማው ፈል ይغيرሁ ይቀይረው ያንን ሙንከር ማለት ነው ያንን መጥፎ ነገር ይቀይረው በምን በየዲሂ በእጁ ይቀይረው ምን ማለት ነው ኃይሉን ይጠቀምና ያስጥለው የመጀመሪያው እርምጃ ኃይሉን ተጠቅሞ ማስወገድ ነው እዛ ቦታ ላይ ማለት ነው። ስለዚህ አንተ ሙስሊም ወንድም ሲጋራ ገስቶ ሲያጨስ ካየኸው ያ ወንድም ከሆነ የምትግባቡበት ከሆነ መስለሃው ኃይልን ተጠቅሞ ማስወገድ ከሆነ ከእጁ ላይ ንጠቀውና ጣለው። ከዛ በኋላ ገስጸው አትርፈው ማንኛውም ነገር ኃይልህን ተጠቅመህ ልታቆመው ይገባል ፈኢለም ይስተጢዓል የማይችል ከሆነ ሲባል ሁለት ነገሮችን ነው የሚያስከደው አንድ አቅሙና ጉልበቱ ከሌለህ ማለት ነው ሁለተኛስ መስለሃ ካልሆነስ ፈኢለም ይስተጢዓ ሲባል ሁለተኛው ትርጎ ኃይልህን መጠቀሙ በዛ ቦታ ላይ ጥቅም አልባ ከሆነስ ባለቤቱን እልህ ውስጥ የሚከተው ከሆነስ ልትቀየረው አትችልም ማለት ነው ያ ከሆነ ደግሞ ካልቻልክ ፈቢሊሳኒ በመላሱ ይቀይር ምን ማለት ነው ይውቀሰው ባለቤቱን ገስጸው ምከረው አላህን አትፈራም ወይ በለው የነገሩን ጎጅነት ጠቃሚ እንዳልሆነ አስተውሰው ስለዚህም ስሜቱን እንዳይከተል ይሄን ሙንከር ነገር እንዲተው ህክማን ተጠቅመ በመላሱ ገስጸው ፈኢለም ይስተጢ ይሄንንም ካልቻልክስ መናገር ማትችል ሰው ከሆነ ወይ አንተ ንግግር ለውጥ ማያመጣ ሆኖ ከተገኘስ ሞክረህም አሁን አንድ አማራጭ ይቀርሃል መጨረሻ ላይ የምታደርገው ምን ፈቢቀልቢሂ በልቡ ይጥላው ምን ማለት ነው ይሄን ተግባርን ይጥላውና ድርጊቱ ከሚፈጸምበት ቦታ ራቅ በል እኔ ተባባሪያችሁ አይደለሁም የሚልን ድርጊቱ ላይ ያለህን የጥላቻ ስሜት አንጸባርቅ በዙሪያ አጠገብ ቁጭ ብለው እየቃሙና ያጨሱ አንተ ስላልቃምክና ስላልጨስክ ዙሪያቸው ብትቀመጥም ለነሱ ግን ተሽጂዕ ነው የሚሆነው ማበረታቻ ነው የሚሆነው ለምን አላወገስካቸውማ አይ ነገርኳቸው እኮ አይሰሙኝም ማለት ካልሰሙህ ራቅ በል አንተም አትስማቸውዋ ራቅ ስትል እንደጠላኸው ድርጊታቸውን ይገባቸዋል ያም ሊቀይራቸው ይችላል وذلك عندهم نبياتنا عليه الصلاه والسلام ይሄ በልብ መጥላት የሚባለው ነገር اضعف الايمان ከኢማን ደረጃዎች ዝቅተኛው ደካማው ነው አንድ ሙእሚን ኢማኑ የደከመ ቢሆን እንኳን ቢያንስ ሙንከር ነገርን በልቡ መጥላት አለበት ኢማን ያለው ጠንካራማ በኃይሉም ያስወግደዋል ካልሆነለትስ በመላስ በመናገር ይገስጻል ይሄን ካልቻለ ደካማው ፓርት ድርጊቱን በልብ የሚጠላ ነው እንደውም በሌላ ሪዋያ وليس وراء ذلك حبة خردل من إيمان بلوان ከዚህ በኋላ የጎመንዘር ፍሬ የምታክል እንኳን ኢማን የለውም ማለት ነው ምን በልቡም ካልጠላ በስፍራው ላይ አብሮ ከተገኘ ይሄ ሰው የጎመንዘር ፍሬ እንኳን ኢማን የለውም ለምን ጎመንዘር ፍሬ መታከል እንኳን ኢማን ቢኖረው ኖሮ ቢያንስ ሙንከር ነገርን በልቡ ይጠላል ከተመሳሰለ አብሯቸው ከተቀመጠ ኢማን አልባ ሆኗል من فوائد هذا الحديث كذي حديث تكموش مفكر عندنيا أن النبي صلى الله عليه وسلم ولا جميع الأمة إذا رأت منكرا أن تغيره نبياتشن عليه الصلاة والسلام أمتات شون بتقل الله هلاكنتنا الشك موتا السم منكرا نقر يأينا يتملك تسو عندك أيرو بشريعة يتوقز نقرا عندك أيرو ولا يحتاج ان نقول لا بد ان يكون عنده وظيفه بذيه بداي لا يسرى درش يالو مهن አለበት የሚል ነገር ማስቀመጥ አይገባም فاذا قال لك احد من البات عند سو عنده ብሎ ይቃወም ይችላል من الذي امرك اولا ما نعزز انت ما انه حالكነት የሰጠ ብሎ ሊናገር ይችላል يزانم فلتقل له النبي صلى الله عليه وسلم نبياتنا تشعززوني بلاو لقوله من راى منكم كنانتو است يايينه يالوت سلازي ساتشو حلافينت ساتوني عززوني بلا ملسلت ما انت بلو لمي متا سو نام كحديثو كلم سو ندرشو حلافينت اندالبت نردالن ولتنيا انه لا يجوز انكار المنكر حتى يتقي حتى يتيقن المنكر አንድን ሙንከር ሸሪዓ ያወገዘው ነገር ለማውገዝ ሁለት ነገር ካልተሟላ በስተቀር አይቻልም እርግጠኛ ልትሆን ይገባሃል ራሱ ሙንከር መሆኑን ሙንከር መሆኑን በጥርጣሬ ሳይሆን እርግጠኛ መሆን አለበት ከማውገዝህና ከመቀየር በፊት አንደኛ ድርጊቱ ሙንከር ነው ወይ የሚለው ነው መታጠራው እውነት ከሸሪዓ ጋር የሚጋጭ ነው ወይ ይሄንን ልታጠራ ይገባል ሁለተኛ ደግሞ በሰሪው ላይ ሙንከር መሆኑንም ማጣራት አለበት አንዳንድ ነገሮች በራሳቸው ሙንከር ይሆኑና ሰሪው ላይ ግን ሙንከር ላይሆኑ ይችላሉ ሰሪው ላይ ሙንከር ላይሆኑ ይችላሉ ምሳሌ በረመዳን መብላት መጠጣት ምንድነው ሁክሙ ሙንከር አይደለም በረመዳን ወር መብላት መጠጣት በጾም ቀን ታዳ ኡሙ ሂያም አቡ ሀይደር በረመዳን ሲበላና ሲጠጣ በጾም ቀን መታገኘው የተቃወሚው ነው መተሽ ተቃወሚኛለሽ እኔ ስበላ ስጠጣ በረመዳን ቀን አዎ ካልሻውን አንድ ነገር ይጎድልሻል ምን ሁለተኛው መብላት መጠጣት በራሱ ሙንከር ሊሆን ይችላል ሰሪው ላይ ደግሞ ሙንከር መሆኑን አጣሪ ምን አቡ ሀይደር ኦዝራለው ወይስ ነው ህመምተኛ ሆኖ ነው ወይስ አሁን ያለበት ክልል ሙሳፊር የሚያሰኘው ነው ወይስ ምን ተከሰተ በባለቤቱ ላይ ራሱ ግዴታ ጉዳዩ ሙንከር መሆኑን ለናውቅ ይገባናል ነው ተግባብተናል መሰለኝ ይሄን ነገር አጣርተህ እርግጠኛ ከሆንክ ባለቤቱ ዑዝር ከሌለው ከዚህ በኋላ ነው አንተ የምትቃወመው ማለት ነው ሶስተኛ ከሐዲሱ ምን እንማራለን መራአ ሚንኩም ሙንከራን ሲል انه لا بد ان يكون المنكر منكرا لدى الجميع በሁሉም ዑለማዎች ዘንድ ሙንከር መሆኑ የታወቀና የተገለጸ ሊሆን ግድ ነው ሙንከርነቱ فان كان من الامور الخلافيه فانه لا ينكر على من يرى انه ليس بمنكر مساله خلاف ያለው ጉዳይ ከሆነ ኺላፉ ደግሞ ስሜት ተከታይነት ሳይሆን ሙዕተበር የሆኑ ዑለማዎች አቋም ካለው አንቱታን የተሰጡ የዑለማዎችን አቋም ይዘ خلاف ባለው አጀንዳ ላይ ከሆነ ግን ይሄ ነገር ሙንከር አይደለም ብሎ በሚሰራው ሰው ላይ አንተ ሙንከር መሆኑን ስለያስክ ብቻ ማውገዝ አይበቃልህም الا اذا كان الخلاف ضعيفا لا قيمه له خلاف ደካማ ሆኖ ለዚህ አቋሙ መረጃ የሚያረጋቸው ሰዎች ሙዕተበር ይሆኑ አንቱታን የተሰጣቸው ዑለማዎች ካልሆኑ በስተቀር እንጂ ነገር ግን ታላላቅ ዑለማዎች አቋማቸው ከሆነ ዝም ብለህ አንተ ያንን አቋም ያዘን ሰው ካንተ ተቃራኒ ስለሆነ ማውገዝ አይፈቀድም وليس كل خلاف جاء معتبر الى الشيخ محمد بن صالح الحسيني رحمه الله وقد قيل وليس كل خلاف جاء معتبرا خلاف مهون يتنكرن كله قمه المسطوا ما لا تعلم الا خلافا له حظ من النظر ايتام يسفلغو قناتم يسفلغو طاع يالو قمه المسطوا قال هنا بستقر نو لمثال انبه فلو رايت رجلا اكل لحم ابل وقام يصلي يجمل سغا سيبلا بعينه حيرو ዳይሬክትሊ ደሞ ሄዶ ውዱ ሳያደርግ ቆሞ ሲሰግድ አየው መስጂድ ይቃም ተብሎ ነበርና አንተ ደሞ በተማርከው መሰለት የግመር ስጋ ምን ያደርጋል ውዱ ያጠፋል አይደለም ግመል ስጋ ይበላ ሰው ውዱ ያድርግ ብለዋል መልእክተኛው አው ግን በአቡ ሐኒፋ መዛብ አይደለምና ይሄ ሰው ያንን ተከተለና አያጠፋም ብሎ ተነስተ ሰገደ ከዛስ ፈላቱን ክር عليه ለተቃወመው አይገባም ለአንተ المساله خلافيه ይሄ ጉዳዩ خلاف ያለበት مساله ነው አንተ ዘንድ ራእዩ ራጅህ በላጭ ሆኖ ከተገኘ ከመረጃ አንፃር የኔ የተሻለ ነው ብለ ልታስተምረው ነው የሚገባው ያንተስ ምንድነው ብለ ተጠይቀዋለህ እንጂ ሙንከር ነው ብለ ቆጥረህ ልታወግዘው አይገባም مساله خلاف ያለበት ጉዳይ ነው فبعض العلماء يرى انه يجب الوضوء من اكل لحم الابل ففي العلماء يجمل سغان يبلاسو ውዱ ማድረግ واجب ነው ይላሉ وبعضهم لا يرى هذا ከፊሎቹ ደግሞ ይሄን አያዩ ነገር ግን لكن لا باس ان تبحث معه وتبين له الحق እሱ ጋር አብረህ ጉዳዩን ልታጠናና حقን ልታብራራለት ትችላለህ እኔ ዘንድ ያለው ራእይ በላጭ ነው የሚል አቋም ከያዝክ በላጭነቱን ከምን አንግል እንደያዝክ ማብራራት እሱ ዘንድ ያለው ደግሞ ጠንካራ ከሆነ የሱን ተሰማዋለህ ማለት ነው وقد هي اله الفعل الجم منكر لماوغس اغلغاي مساريا مهونان بحديثو مسرت ايتنال فليغيره بيده يالا الساتشو يهن سلالو باجو يقيرو سيلو الجم درشالات معناتنو لمن لان الغالب ان الاعمال باليد ابزانياون غزي سراوچ ميكناونوت باج اماكاينت نو ولذلك تضاف الاعمال الى الايدي في كثير من النصوص ለዚህ ነው ብዙ ጊዜ ስራዎች ወደ እጅ ተጉና እጆች በሰሩት ይላል በቁርአን ላይ فبما كسبت ايديكم ذلك ما قدمت يداك እጆቻችሁ በሰሩት እጆቻችሁ ባስቀደሙት ማለት ድርጊትን ወደ እጅ ያስጠጋል ያው ማለት የተፈለገው በራሳችሁ እጅ በራሳችሁ እግር በአይናችሁ በጆሮአችሁ የፈጸማችሁት ማለት ነው እናም እጅ ራሱም ድርሻም እንዳለው ከሐዲሱ ተመረናል አምስተኛ ምን እንማራለን? አንሁ ليس في الدين من حرج بدين الاسلام ማስቸገር የሚባል ነገር እንደሌለ ተረዳን فإن لم يستطع بميلو ንግግር ካልቻልክ በዚህ አድርግ ካልቻልክ በዚህ አድርግ ሲባል ማስጨነቅና ማስቸገር የሚለው የለም አቅሙ ለማን ነው وان الوجوب مشروط بالاستطاعه ከመቻል ጋር ነው واجب የሆነው ማትችል ከሆንክ ጉዳዩ አይመለከተህም ምትችል ከሆንክ ደግሞ በመትችለው ታከናውናለህ በእጅህም ይሁን በመላስህ ወይም በልብህ ማለት ነው ስለዚህ ማስቸገር የሚባል ነገር የለም ነው ስድስተኛ ان الانسان اذا لم يستطع ان يغير باليد ولا باللسان فليغير بالقلب سويو በእጅ ወይም በመላስ ሙንከርን መቀየርና ማስጣል የማይችል ከሆነ በልቡ ይጥላ ተብሏል። ምን ማለት ነው? ቢልቀልብ ሲባል وذلك بكراهة المنكر ሙንከርን በማውገዝና በመጥላት ማለት ነው በልቡ። እንደገናም ደግሞ وعزيمته على انه متى قدر على انكاره بلسانه او يده فعل ان شاء الله ደግሞ ሁኔታዎች ሲያመቹኝ ሲያጋጥሙኝ በመላሴም በመናገር ወይ በእጄም በመቀየር እምቀይርበት አጋጣሚ ካለ ደግሞ እነሱንም አደርጋለሁ ብሎ በልብ ከመወሰን ጋራ መሆን አለበት። فإن قال قائل قالوا شيخ عند سوند بيلس هل يكفي في انكار القلب ان يجلس الانسان الى اهل المنكر ويقول انا كاره بقلبي عند منكر هنا شريعه يوجزوا النجر سويو بلبو بماطلالات بتشا كن منكرون يسرو سوج غارا ابرو يكمطنا انا بلبي طريتشوالو بيل يبقاون عند الذي سو فالجواب لا اي بقاهم اي بقالتهم لانه لو صدق انه كاره بقلبه لو صدق انه كاره بقلبه بلبو مطلعته تككل ونته كهونا ما بقي معهم كالناس غارا يبون من اقمامته تعالى ولا فارقهم الا ياچو نبر الا اذا اكرهوه بجد اسرو كالاسقمتوت بستقر انجي فحين اذن يكون معه اذا نعذر له سو يونا بلبو بتككل حقا ما يميطلع سو انديت ابرو يقمطال الطلام نو بيطلام زور يل نبر እማት ሰሙት ንግግር አጠገባችሁ ሲወራ ምንድነው የምታረጉት? ወይ ቢሮ ላይ ተቀምጣችሁ ወይ በታክሲ እየሄዳችሁ ወይም በሆነ ቦታ የማት ሰሙት ወይ ከቦታው ዞር ትላላችሁ። ዞር ማትሉበት ሁኔታ ደግሞ የሚፈጠር ከሆነስ ከሞባይል ከኪሳችሁ ላይ ሞባይል አውጥታችሁ እንዳትሰሙ ራሳችሁን ቢዚ ነው የምታረጉት። ወደ ጆሮአችሁ ወሬው እንዳይገባ ኤርፎን ተሰካላችሁ። ለምን ያንን ንግግር መስማት አትፈልጉም? ስለዚህ እዚህ ጋርም ሰውየው በትክክል ከልቡ ከጠላ ለምን ዘወር አይልም? አብሮ እየተቀመጠ እኔ ጠልቻለሁ ማለት ምን የሚሉት ነው? ሰባተኛ ከሐዲሱ ምን እንማራለን? አንነ ለልቀልቢ አመላ ቀልብም ስራ ድርሻ አለው ማለት ነው። በልቡ ይጥላ ሲባል ልብም የተሰጠው የስራ ድርሻ አለ ማለት ነው። فإن لم يستطع فبقلبه قال شال بلب يطلع تبلو على ما ذاتنا لذلك لب يناجر لب يسرى لبلن نامنا مندنا لب يناجروا عقيده هو امنته هو الله انت فريالش ومؤمن الله انت وجهلش كالله تصفى تدرجالش الله لا يتمكيالش انذي كله من يبالالو يلب سراوچ تبلو يترالو ما ذاتنا يلب سراوچ لبش مندنا ميسراو فكرن يسرى مانن جيتاون ፍራቻንም ያሳደራል ማንንም ከጌታው እንደዚሁ ተወኩል አለው ይመካል በማን ላይ በአላህ ላይ ተስፋም አለው በጌታው ላይ ስለዚህ ልብ ምን አለው የራሱ የሆነ ድርሻ ስራና ንግግር አለው ማለት ነው ስምንተኛ ከሐዲስ ስምን ተማረና አሁንም ከዚሁ 40 ነወያ ከ40 ሐዲስ ምን ማረው ምንድነው? ان الايمان عمل ونيه ኢማን የሚባለው ነገር ስራም ንያም መሆኑን ተረዳን። ኢማን የስራና የንያ ውጤት ነው። ምክንያቱም لان النبي صلى الله عليه وسلم جعل هذه المراتب من الايمان እነዚህን ደረጃዎች የኢማን አድርገው ገለጿቸው። በእጅ መቀየር ካልሆነ በመላስ ካልሆነ በልብ እነዚህን ነገሮች ሁሉ የኢማን ደረጃ አርገው ገልጸዋል። ከዚህ በኋላ ያለው ደካማ ኢማን ነው ብሎ ስለገለጹ እንግዲያውስ በእጅ መቀየር ስራ ነው፣ በመላስ መናገርም ስራ ነው፣ በልብ ደግሞ መጥላት ንያ ነው። አንድ ላይ ንያና ስራ ምን ይሆናሉ? ኢማን ይሆናሉ ማለት ነው። ኢማን የሚለውን ይገልጽልናል። ኢማን ወደ 70 ምናምን ቅርንጫፎች አሉት። ሁሉም የሚበልጠው ላኢላሀ ኢላላህ የሚለው ሲሆን ዝቅተኛው ደግሞ ከመንገድ ላይ ሰውን አዛም ያረግ ነገር አስቸጋሪ ነገርን ማስወገድ ነው። ይሄ ከዚህኛው ሐዲስ የተማርነው ነው ማለት ነው።